الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أدمج وشاتشين، السلام عليكم ورحمة الله وبركاته. بزاري ويدار الآخرة تمرت موجبات عذاب القبر ويم قبر وسط امياس قطو تمأسياوج የምንቋጭበት ክፍል ይሆናል። እስከ ዛሬ ድረስ ቀብር ውስጥ ከመያስቀጡ ማስያዎች ያየናቸውን ታስታውሱ ከሆነ አንድ ሰው ሲጸዳዳ ከሰዎች ባለመገለሉ ወይም ሽንት ተቋርጦ እስኪቆም ባለመጠበቁ ወይም ደግሞ ነጃሳውን ባለማስወገዱ የቀብር ቅጣት ያገኛል ማለት ነው። ሌላው የቀብር ውስጥ ቀጣትን የሚያስከትሉ ማስያዎች ደግሞ ሐሜተኛ፣ ሰላት ላይ የሚሰንፉ ወይም ሰላትን አዘግይተው የሚሰግዱ፣ የሚዋሹ፣ ዚና የሚሰሩና ሪባ የሚበሉ ወይም በሪባ የሚገበያዩ ናቸው። እነዚህ ማስያዎች እንግዲህ የነብያችንን አለይሂ ሰላቱ ወሰለም ሐዲስ በመመርኮዝ ባለፉት 3 የዳሩል አኽራ ድርስ ላይ አይተናል ማለት ነው። ዛሬ ደግሞ የተቀሩትን የቀብር ውስጥ ቅጣትን የሚያስከትሉትን ማስያዎች ኢንሻአላህ በሚቻለኝ መጠን ብዙ ስለሆኑ በአጭሩ ባጭሩ ለመናገር ሞክራለሁ ኢንሻአላህ። የመጀመሪያው من تؤذي زوجها وتحمله فوق طاقته ባሏን በመላሷ የምታስቸግር ሴትና ባሏን ካላቀሙ ከመችለው በላይ የምትጠይቀው የምታስጨንቀው ሴትና ተብሏል። ይሄችም ሴት እንግዲህ ባሏን ሲገባ ሲወጣ የምትጨቀጨቀው የማታከብረው አብረው ሲኖሩ የባሏን ጸባይ አውቃሳለ ማለትም ባሏ ምን እንደሚያስቆጣው ለይታ ያወቀች ያንኑ ነገር ደጋግማ የምታነሳበት ወይም ያንኑ ጥፋት የምትደጋግምበት ነች። ሌላው ደግሞ የባሏን አቅም እያወቀች ከአቅሙ በላይ በምንም ነገር የምትጠይቀው፣ ለምሳሌ ገቢውን እያወቀች ትልቅ ወጪ መጠየቅ፣ ባሏን ከሚስቱና ከናቱ እንዲመርጥ መጠየቅ የመሳሰሉ ናቸው። እንደዚህ አይነት ነገሮች እንግዲህ ለባል በጣም የሚከብድ ነገር ነው፣ ከአቅሙ በላይ ነው። እንግዲህ ይሄን አስመልክቶ እህቶችን ላስታውስ የምፈልገው አንድ ሐዲስ አለ። ይሄም ሐዲስ በጣም ያስፈራል። አብዱላህ ኢብኑ አባስ እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ወራአይቱ النار فلم ارى منظرا كاليوم قد افضى እሳትን አየኋለሁ እንደዚህ የሚያስደነግጥና የሚያስፈራ ነገር ከዚህ በፊት አይቼ አላውቅም አለ። ወራአይቱ አክሰራ አህሊሃ النሳ ከዚህ ካየሁትም አስደንጋጭ ነገር የጀሃነም እሳት ውስጥ የነበሩት አብዛኞቹ ሴቶች ነበሩ አለ። قالوا بما يا رسول الله ሰሃባዎችም በምን ምክንያት ነው ያ ረሱላህ ጠፋታቸው ምንድነው በማለት ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱ قال يكفرن ይከፍራሉ ወይም ይክዳሉ አሉ። قيل يكفرن بالله በአላህ ነው ወይ የሚከፍሩት በማለት ሰሃባዎቹ መልሰው ጠየቁ። ይሄ ኩፍራቸው በአላህ ነው ወይ የሚከፍሩት? رسول صلى الله عليه وسلم سيملسو يكفرن العشير ويكفرن الإحسان بالا مستو ينبرون وديتا يكدالو بقو سراون يكدالو علو. يهننم سيابرارو لو أحسنت إلى إهداهن الدهر كله لأندا چو آمتو ملو بقو سرا ستادر قلا چو قويتا حلو ثم رأت منك شيئا አንድክ አንድ ጥፋት ብታይብህ قالت ما رأيت منك خيرا قط በህይወቴ አንድ ቀን ካንተ ኸይራ ይቻላው ቀም ትላለች አሉ። በእርግጥም በጣም የሚያስፈራ ሐዲስ ነው። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ወደ ልጃቸው ሰይዳ ፋጢማ ቤት ሄዱና አይነ ዘውጁክ ያ ፋጢማ፣ ባልሽ የታለ ያ ፋጢማ ብለው ጠየቁ። ሰይድና ዓልይም ማለታቸው ነው። ሰይዳ ፋጢማም ስትመልስ አግደብቱሁ ወአግደበኒ ወተረከል ቤት፣ አስቆጣሁትና ተቆጥቶ ቤቱን ትቶ ሄደዋል አለች። በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዓልይን ሊፈልጉት ሄዱ። አንድ ነገር እስቲ ልጠይቅ። ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዓልይን የት ቦታ ነው የሚፈልጉት? ኮፊ ሾፕ፣ ሻሂ ቤት፣ ኮሮምቦላ የሚጫወቱበት ቦታ፣ ጫት መቃሚያና ሐሺሽ የሚጨስበት፣ ወይስ መንገድ ላይ ሾፒንግ ሴንተር? አይደለም፣ ወላሂ ቀጥታ የሄዱት ወደ መስጂድ ነበረ። መስጂድም ሄደው በደረሱ ጊዜ ሰይድና ዓልይ እዛ ሰሌኑ ላይ፣ የረሱል ሰለላሁ ዐለይሂ ወሰለም መስጂድ ድሮ እንዳሁኑ አልነበረም። ከታች አፈር አዋራ ነው፣ ከላይ ደግሞ ሰሌን ነበረ። እና እዛ ሰሌን ላይ ተኝተው ጸጉራቸው በሙሉ አቧራ ነክቶት ነበረ። ረሱል ዐለይሂ ሰላቱ ወሰላም መስጂድ ገቡና ቁም ያ አባ ቱራብ ካሉት በኋላ ሰይድና ዓልይን እጁን ይዘው ወደ ፋጢማ ቤት ሄዱ። አሁን ተመልከቱ ፋጢማን ልጃቸውን ሲያስጠነቅቋት፣ ያ ፋጢማ ኢነ ዓልየን ጀነቱኪ ወናሩክ፣ ያ ፋጢማ ዓልይ ያንቺ ጀነት ወይም እሳት ነው አሏት። ኢን አጣዕቲህ ደኸልቲ ልጀና፣ ዓልይን ከታዘሽው ጀነት ትገቢያለሽ። ወኢን አሳዕቲህ ደኸልቲ ናር፣ የማትታዘዥው ከሆነ ግን እሳት ትገቢያለሽ አሏት። እንግዲህ እህቶቼ ይህንን ሐዲስ እንዳይረሱት ነው ምለው። በተለይ በዱንያ ላይና በአኽራ ላይ ፈላህን ከፈለጉ ይህንን ሐዲስ ያስታውሱ። የሚቀጥለው የቀብርን ቅጣት የሚያስከትለው ማዕስያ መን ቱዕዚ ጂራኒሃ ቢሊሳኒሃ፣ ጎረቤቷን በምላሷ የምታስቸግር ሴት። እንደዚህ አይነቷ ሴት እንግዲህ ጎረቤቶቿ ላይ አላህን መፍራት አለባት። የጎረቤት ሐቅ በሐዲስ ላይ በተደጋጋሚ የተገለጸ ነው፣ ሁላችንም እናውቃለን። መን ካነ ዩእሚኑ ቢላሂ ወልየውም ልአኽር ፈልዩሕስን ኢላ ጃሪህ፣ በአላህና በመጨረሻው ቀን የሚያምን በጎረቤቱ ላይ በጎ ነገር ያድርግ። በሌላ ሐዲስ ላይ ማዛለ ጅብሪሉ ዩሲኒ ቢልጃር ሐታ ዘነንቱ አነሁ ሰይወርሰህ፣ ጅብሪል ስለ ጎረቤት ደጋግሞ እኔን ከመምከሩ የተነሳ ውርስ የሚወርሰኝ መስሎኝ ነበር አሉ። ስለዚህ ጎረቤቱም ካፍር ቢሆን እንኳን ሙስሊም ሴት አላህን መፍራት አለባት፣ ያለበለዚያ ቀብር ውስጥ ትቀጣበታለች ማለት ነው። መን የራጅ ሻዕራሃ አጅነቢ፣ አጅነቢ ጸጉሯን የሚያያት ወይም ጸጉሯን ገላልጣ የምትሄድ ሴት። እንደዚህ አይነቷ ሴት በቀብር ውስጥም ሆነ በጀሃነም እሳት ውስጥ ትቀጣለች ማለት ነው። የሚቀጥለው የቀብርን ውስጥ ቅጣት የሚያስከትለው ማዕስያ ደግሞ ቃጢዑ ጡሩቅ፣ የመንገድ ላይ ዘራፊዎች። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለሐዱን ዋሂድ ዩቃሙ ፊል አርድ ኸይሩን ሊኡመቲ ሚን መጠሪን ሰብዒነ ዓማ፣ በወንበዴዎችና በዘራፊዎች ላይ የሚፈጸም አንድ ሐድ ወይም በሸርዑ መሠረት የተደነገገው ቅጣት በምድር ላይ ቢፈጸም በኡመቴ ላይ ከሚዘንበው የሰባ ዓመት ዝናብ ይበልጣል ብለዋል። ኹጠባኡል ፊትና፣ ነገረ ፈጆች፣ በሰዎች መሃል ውዝግብ እንዲፈጠር የሚሮጡ፣ በዓሊሞች መካከል፣ በሁለት ጎሳዎች መካከል ወይም ደግሞ በሁለት አገሮች መካከል ጦርነት እንዲነሳ ድቤ የሚመቱ፣ አልሐማዝ ወለማዝ ወልገማዝ። አልሐማዝ ሰውየው በሌለበት ነውር የሚያወጡ ሰዎች ያገባችሁ ባል ለርሶ አይገባትም ወይም ያገባት ሚስቱ ለርሶ አትገባውም የሚሉ ሼኹን ለማዋደቅ ስህተቱን ብቻ በባትሪ እየፈለጉ ይህ ሼኽ ችግር አለበት የሚሉ የሚቀጥለው የቀብሩን ውስጥ ቅጣት የሚያስከትለው ማዕሲያ ደግሞ ወለማዝ ሰውየው ባለበት በነገር የሚወጉት ወይም ዘላፊዎች ስለ ሰውየው ኸይር የማይናገሩ ወልገማዝ ሰውየው ባለበት በአይኑ በመጥቀስ ወይም አፉን በማጣመም የሚያሾፉበት አላህ በቁርአኑ ላይ ሲያስጠነቅቀን ወይሉን ለኩል ሁመዘት ሉመዛ ለሐሜተኛና ለዘላፊ ወየውለት አለ ሱብሃነሁ ወተዓላ። የሚቀጥለው የቀብሩን ውስጥ ቅጣት የሚያስከትለው ማዕሲያ ደግሞ من يخاف من المخلوق ولا يخاف من الخالق الله المفراس يقباو يبلت ايامي فراو صونو عند سو سيسرق ويم زنا سيسرا ليلو چنم معسياو سيسرا صون تدبق انجي بفزم سو في اللي في تاي مكرون سو با اكابابيو كالي لغن الله اندميايو بياوكم الله انسلم ماي فرا ማዕሲያውን ካለምንም ስጋት ይፈጽማል ማለት ነው። ማን ኻፈ ሚነል ኻሊቅ አኻፈ ﷲ ሚንሁ ልመኽሉቃት ኩሊሃ ፈጣሪን የፈራ ሰው አላህ ፍጡራንን በሙሉ እንዲፈሩት ያደርግለታል ተብሏል። ለዚህም ደስ የሚል ቅሳ አለ እስቲ ላጫውታችሁ። ሰይድና ሳህላ ኢብኑ አብዱላህ አንድ ቀን ራቅ ያለ ቦታ ሄደው እንጨታቸውን ሰብስበው አስረውት አህያቸው ላይ ሊጭኑት ዞር ሲሉ አህያቸውን አንበሳ ገሎባቸው እየበላው አገኙት። ከዛ በኋላ ስጁድ ወረዱና وعزتك وجلالك لن احمل حطبي الا فوق من اكل حماري በክብርህና በኩራትህ እምላለሁ አህያዬን በበላ ጀርባ ላይ በስተቀር እንጨቴን አልጭንም አሉ። ከዛ በኋላ ተነሱና አንተ አንበሳ ና አሉት። አንበሳውም ጭራውን እግሩ መሃል አድርጎ አንገቱን ደፍቶ ወደ ሰይድና ሳህል ቀጥታ ይመጣላቸዋል። ከዛ በኋላ እንጨቱን ጀርባው ላይ ጭነው ወደ ቤታቸው መሄድ ጀመሩ። ከዛ በኋላ የሰፈሩ የመንደሩ ሰው አይቶ በጣም ተገርሞ ያ ሳህል ምንድነው ነገሩ? እንዴት አንበሳ ላይ እንጨትህን ጭነህ ለመምጣት ቻልክ? ሲሉት እኛ ከአላህ የምንፈራ ሰዎች ነን፣ ስለዚህም አላህ መኽሉቃቶችን በሙሉ ለኛ እንድታዘዙ አደረገልን ብለው መለሱ ይባላል። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ من يقدم كلام المخلوق على كلام الخالق የፍጡራንን ቃል ከፈጣሪ ቃል የሚያስቀድም ይህም ማለት አላህና ረሱሉ እንዲህ ብለዋል ሲባል አየኔ ሼህ እንዲህ ብለዋል ብሎ የሚከራከር አላህ ሪባን ሐራም አድርጎታል ስንለው ያ ሼህ እኮ ለቤተሰብ መኖሪያ ከሆነ ለንግድ ካልሆነ ሪባን ቢሆን ሐላል ነው ብለዋል የሚል ሂጃብ ለምን አለበሽም ስትባል ባሌ ከለከለኝ ወይም አባቴ ከለከለኝ የምትል ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ መላ ይصدቁ አልሐሊፈ ቢላሂ ዐዘ ወጀል አንድ ሰው በአላህ ስም ሲማልለት ሌላው አለማመኑ ነው። ይህ እንግዲህ በቀብር ውስጥ የሚያስቀጣ ማዕሲያ ነው ማለት ነው። አንድ ሰው ወላሂ ብሎ ከማለ ማመን አለብን፣ በውሸት ከማለ አላህ ነው የሚጠየቀው። ሌላው ደግሞ አንዳንድ ሰዎች በትልቁ በትንሹ መማል ይወዳሉ። ገና መናገር ሲጀምሩ የመጀመሪያው ቃላቸው ወላሂ ነው። ሁሉንም ነገር ሲናገሩ ወላሂ ወላሂ ማለት ይቀናቸዋል። አላህ ነብያችንን አለይሂ ሰላቱ ወሰለም ሲያሳውቃቸው ወላ ቱጢ ኩል ሐላፊ መሂን መሐላ የሚያበዙትን ወራዳዎች አትታዘዝ ወይም አትስማቸው አለ። የሚቀጥለው ቀብር ውስጥ የሚያስቀጣ ማዕሲያ ደግሞ من لا يتأثر بآيات القرآن ويتأثر بمزامير الشيطان بقرآن أنكسوش لبو يمينكا بشيطاناوي زيماوش لبو يمينكاكا زفن سيسما لبو دس بلوت ሰውነቱ ሁሉ የሚያስተጋባ ይህም ሰውነቱ የሚወዛወዝ ወይም የሚደንስ ማለት ነው። ቁርአን ሲቀራ ግን ምንም ነገር አይሰማውም። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልኻኢኑ ሊልአማና አማና ወይም አደራ ሲሰጠው የሚክድ ይህም የገንዘብ አደራ የሚስጥር አደራ የሚስትና የልጅ አደራ ሊሆን ይችላል ማለት ነው። الفاحش بذيء اللسان كعفو بالجنة قالاتوش يمي وطاو سو كابروس تكت عبت هالمالتنو أصحاب البدع بدع يمي سرو سووش الله بقرآن لاي بالا وردو بنبياتشن عليه الصلاة والسلام سنوست يليل عدادس نگر بديناتشن لاي يمي جمروناتشو نزي سووش بقابروس تم በጀሃነም እሳት ውስጥ የሚቀጣሉ ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልቀውሉ አለላሂ ቢዱን ዒልም ካለምንም ዕውቀት ስለ አላህና ህግጋቶቹ መናገር የዚህም ታላቁ ማዕሲያ ደግሞ ፈትዋ ነው። ረሱል ሰለላሁ ዐለይሂ ወሰለም አጅራኡኩም አለል ፈትዋ አጅራኡኩም አለል ናር ወደ ፈትዋ የምትቾኩሉና የምትሮጡ ወደ ጀሃነም እሳት እየሮጣችሁ እየቾኩላችሁ ናችሁ ብለዋል። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልሁክሙ ቢገይሪ ሁክሚላህ አላህ በደነገገው ህግ አለመዳኘት። አንድ ሰው ሲሰርቅ አላህ እጁ ይቆረጥ ይላል የሶስ ወር እስራት መፍረድ ማለት ነው። እዚህ ላይ ቀልቤን የሚሰብረው ነገር እኛ ሙስሊሞች በተለይ ባልና ሚስት በሚፋቱበት ጊዜ ወይም ሙስሊሞች በገንዘብ ላይ በሚጣሉበት ጊዜ ሱብሃንአላህ ታላላቅ ዑለማው ሸሪዓ ፍርድ ቤት ይያለን ወደ ሲቪል ኮርት መሄዳቸው ነው። ይህም እንግዲህ አላህ የደነገገውና አላህ ያስቀመጠው ፍርድ አላማረኝም አይስማማኝም ብሎ ወደ ሲቪል ኮርት መሄዱ ለምን እንዳስፈለገ አላቅም። ሱብሃንአላህ አንድ ሴት ወይም አንድ ወንድ የሚፈልገው ነገር ከሸሪዓው የሚያገኝ ከሆነ በዛው ልዳኝ ብሎ በዛው ካልተዳኘው ብሎ ያስቸግራል። የሚፈልገው ነገር የማያገኝበት ከሆነ ደግሞ ሲቪል ኮርት ካልሄድኩ በስተቀር ይላል። ይሄ እንግዲህ በጣም የሚያሳዝን ነገር ነው ማለት ነው። የሚቀጥለው ማዕሲያ ደግሞ አረሽዋ ጉቦ ተቀባዮችና ሰጪዎች። ጉዳይህ ካለ ጉቦ የማይሳካ ከሆነ ጉዳይህን ለአላህ ሰጥተህ ከጉቦ መራቅ አለብህ ማለት ነው። አልሙስኪራት ወልሙኸድራት አስካሪ ነገሮችንና አቅልን የሚያደነዝዙትን ነገሮች የሚጠጣ ወይም የሚወስድ እነዚህንም ነገሮች የሚሸጥ ወይም የሚያቀብል የቀብር ውስጥ ቅጣት ያገኛል ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አሽዙዝ ወለዚ ያቲ ዘውጀተሁ ሚን ዱቡሪሃ ወንድ ከወንድ ጋር ወሲብን የሚያከናውኑና ሚስቱን ደግሞ አላህ ከፈቀደለት ቦታ ውጪ ማለትም ከኋላ በኩል የሚገናኙ የቀብር ቅጣትን ያገኛሉ ማለት ነው። አሳርቆ የሚሰርቅ ሰው ስርቆት እንግዲህ የመስሪያ ቤትንም ሆነ የሌላውን ሰው እቃ ሳይያስፈቀዱ መውሰድ ማለት ነው። አልሙሐለል ወልሙሐለለ አንድን ጉዳይ በማታለል ሐላል የሚያደርጉ ሼኾችና ሐላል የተደረገላቸው ሰዎች። ይህም እንግዲህ አሁን በጣም ሰፍኖ የሚታየው በጠላቅና ቤትን በሪባ መግዛት ላይ ብዙ አስገራሚ ፈትዋዎች እየታዩ ናቸው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልሙህታል አላ እስቃጥል ፈራኢድ ፈሪዳዎችን ውድቅ እያደረገ የሚኖር። ለምሳሌ አንድ ሰው ሲያገባ ማህሩን በኋላ አንድ ላይ የኖርን ከፍላለው ይላል። 10 ሺህ ቢሆን 50 ሺህ ቢሆን ጻፉ ይላል። ነገር ግን 5 ሳንቲም እንደማይከፍላት ልቡ ያወቀ ነው። مؤخر الصداق ويم يقوي يتبال محرن لمستوچاچو لالكفلو يهن حديث لسماچو فلقالو أن أبي هريرة قال قال رسول الله صلى الله عليه وسلم من تزوج امرأة على صداق وهو ينوي أن لا يؤدي إليها فهو زان بصداق ويم ودفت بمكفل يمحر قنزب ياقبانا ሊከፍላት ምንም ቀድ የሌለው ወይም ከፈለኝ ያለች ያልከፈላት አላህ ዘንድ ዚና ሰሪ ነው ተብሏል። ያ ጀማዓ ከማን ጋር ነው ዚና የሚሰራው? ከሚስቱ ጋር። ለምን ያህል ጊዜ? በጣም የሚያሳስብና የሚያስፈራ ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ من مر على مظلوم يستنصره ولم ينصره በአንድ በሚበደል ወይም በሚደበደብ ሰው አጠገብ ሲያልፍ ድረስልኝ እርዳኝ ያለው እየሰማ እንዳልሰማ ሆኖ የሚያልፍ። ሙስሊሞች እንደመሆናችን መጠን አላህ በስንቱ ነው የሚጠይቀን። በሀገራችን እስር ቤት ውስጥ ተወርውረው ለቀሩት ወንድሞቻችንና እህቶቻችን ወይስ ለፍልስጤምና ለሱሪያ ለኢራቅ ወይስ ለግብጽ አላህ ነፍሱን ነጻ የምናደርግበት ኢማንና ቁዋ ይስጠን። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ الفضول او المتتبع عورات الناس ስለ ሰው ምስጢር መመራመርና ጉዳያቸው መከታተል። እገሊት ለምን ተፈታች? አንዳንድ ሰው ምክንያቱን ካላወቀ የሚበሳጫለ ራሱንም ሲያበረታታ ነገ መታወቁ መሰማቱ አይቀርም ይላል። እነዚህን ሰዎች በዱንያ ላይ ውርደትና በቀብር ውስጥ በሚቀጣጠል አስፈሪ ቅጣት ማስጠንቀቂያ ተሰጥቷቸዋል። من تتبع عورات الناس ليفضحهم تتبع الله عوراته ففضحه فلو في جوف بيتي የሰው ምስጢር ሊያጋልጣቸው ብሎ የተከታተለ አላህ የጓዳውን ወይም የመኝታ ቤቱን ምስጢር እንኳን ቢሆን አውጥቶ ያጋልጣዋል አለ። ሁላችሁም የምታውቁት ቂሳ ሰሃቢው እህቱ ሞታበት ቀብር ውስጥ ገብቶ ከቀበራት በኋላና እቤቱ ሲመለስ በትንሽ ኪስ የታሰረ ገንዘቡን ቀብር ውስጥ እንደጣለው አስታውሶ ቀብሩን እንደገና ቆፍሮ ከፍቶ ገንዘቡን ሊወስድ ሲል እህቱን የሸፈነው አፈር እንዳቃጠለውና እንዲሁም ደግሞ ከፈኗ በእሳት እንደተከታተለ አይቶ ወደናቱ ተመልሶ ያ উম্মা ማዛ ካነት ተስናኡ اختي እናቴ ሆይ ምን ነበር እህቴ የምታደርገው ብሎ ሲጠይቅ እናቱ ስትመልስለት ካነት ሰዋማ ቀዋማ ቀንት ጾም ነበር ሌሊት ትቆም ነበር ለአላህ ሙጢአ ለዘውጂሃ ባሏን የምትታዘዝ ነበረች ሙተሰደቃ ሰደቃ ታወጣ ነበር غير انها كانت تدع اذنيها على حيطان جيرانها لتتتبع اخبارهم ይህን ሁሉ ሷሊሃት የሆኑ ስራዎችን ተሰራ ነበር። ነገር ግን የጎረቤቶቿን አኽባር ለመከታተል ጆሮዋን ግርግዳ ላይ ተለጥፍ ነበር አሉ። አልሙልሂዱ ፊል ሐረም በመካና በመዲና ሐረም ከተክለኛው ስራ የወጣ ሐረም ውስጥ ተንኮል የሰራ ወይም ሊሰራ ያሰበ። ዑለማዎች አንድ ሰው ሐረም ውስጥ እርግብ ታርፈበትና እሺ ቢላት ትልቅ ኃጢአት ማለት ነው። አላህም ሲያስጠነቅቀን ወመን ይርድ ፊሂ ቢልሃድ ቢዙልም ንድቁሁ ሚን አዛብ አሊም በእርሱም ውስጥ ማለትም ሐረም ውስጥ ከተክለኛው መንገድ በመዘንበል በዳይ ሆኖ ማንኛውንም ነገር መፈጸም የሚፈልግ ሰው ከአሳማሚው ቅጣት እናቀምሰዋለን አለ ሱብሃነሁ ወተዓላ። እንግዲህ በሐረም ውስጥ የሚጣሉ የሚጋፉ ሀጀርል አስወድን ለመሳም ሰው የሚፈጁ ከዚህ አይነት ነገር መታቀብ አለባቸው ማለት ነው። ኢንሻአላህ የሚቀጥለው ሳምንት ወደሚቀጥለው አርስት ከቀብር ቅጣት የሚያድኑ ስራዎችን ምን እንደሆኑ የምንመለከትበት ፕሮግራም ይሆናል። ሱብሃነከላሁማ ወቢሐምዲካ አሽሃዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدماج وچاچن السلام عليكم ورحمة الله وبركاته بل فتك السامنتات مجبات عذاب القبر قبر وست يمياس قطوتن قولاب لو كمي تايوت مأسيا وچ وست ወደ 17ቱን ስናይ እንደነበር የሚታወስ ነው። ዛሬ ደግሞ ያላህ ፍቃድ ከሆነ ሙንጂያት አዛብል ቀብር ወይም ከቀብር ውስጥ ቅጣት ኢንሻአላህ ሊያድኑን ይችላሉ ተብለው የተዘረዘሩትን ሷሊህ የሆኑ ስራዎችን ምን እንደሆኑ እንመለከታለን። መጀመሪያ እንግዲህ እነዚህን ሷሊህ ስራዎች ከመስራት በፊት አንድ ሰው እስከዛሬ ድረስ እንጠቅሳቸው የነበሩት ማሲያዎች በአጠቃላይ ማቆምና መራቅ አለበት። ከዚያም ሁለተኛ ወደዚህ ማሲያ ላይ መለስበት ለአላህ ቃል መግባት አለበት ማለት ነው። በተጨማሪም ስላለፉት ማሲያዎቹ እያስታወሰ መጸጸት አለበት። እነዚህ ሶስቱ እንግዲህ የተውባ መስፈርቶች ናቸው። አንደኛው ማዕሲያውን ማቆም፣ ሁለተኛው ለአላህ ቃል መግባት ወደዛ ላለመመለስ፣ ሶስተኛው ደግሞ ነደም ወይም መጸጸት አለበት ማለት ነው። ከዚህ በኋላ እንግዲህ በሐዲሱ ላይ እንደተገለጸው አንድ ሙስሊም ከአዛብል ቀብር አላህ እንዲጠብቀው ዱዓ ማድረግ አለበት። ረሱል ሰለላሁ ዐለይሂ ወሰለም በሰላታቸው ውስጥ اللهم اني اعوذ بك من عذاب القبر ايالو يلمنو እንደነበር ተዘግቧል። አሁን ደግሞ ዑለማዎች ከቁርአንና ከሐዲስ የወሰዱትን አንዳንድ ሷሊህ የሆኑ ስራዎችን بنሰራ ከቀብር እሳት ያድነናል ያሉትን እስቲ በቀደም ተከተል እንመልከት። يقول ابن تيميه في حديث مشهور ابن تيمية يمياستاوسون حديث أن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إن الميت إذا ودع في قبره إنه يسمع خفق نعالهم حين يولون مدبرين مواجون قبروست أسكمت أو تتوسهدو يأقراجون كوتي سمالالو فإن كان مؤمنا كانت الصلاة عند رأسه مؤمن كهنا صلاة براسه بكلته هنا لج وكان الصيام عن يمينه صوم دقمو بكأني بكلته هنا لج وكانت الزكاة عن شماله زكاة دقمو بقرا بكلته هنا لج يكبوت على النزي الصالي ونسراوج يكبوت على مالتنا ماشون كبروست وكان فعل الخيرات من الصدقه والصلاه والمعروف والاحسان الى الناس عند رجليه صالح يهون سراوج كصدقه كصلاه لسو بغو سرا كوالو كل ملكم سراوچو باغرو بكل يهونالو فيؤتى من قبل راسه فتقول الصلاه ما قبلي مدخل براسو بكل سيمطوبتا ሊቀጡት ማለት ነው። በራሱ በኩል ሲመጡበት በኔ በኩል መግቢያ የለም ትላለች አሉ። ثم يؤتى عن يمينه فيقول الصيام ما قبلي مدخل በቀኝ በኩል ሲመጡበት صيام በኔ በኩል መግቢያ የለም ትላለች። ثم يؤتى عن يساره فتقول الزكاة ما قبلي مدخل በግራ በኩል ሲመጡ ዘካት በኔ በኩል መግቢያ የለም ትላለች። ثم يؤتى من قبل رجليه فيقول الفعل الخيرات من الصدقة والصلاة والمعروف والإحسان إلى الناس ما قبلي مدخل بأقرب كل دقمو سمت أبت صالح سراوچو كصدقة كصلاة لسو بقو سرا كوالو هلو ملكام سراوچو بني بكل مقبيا يلم يلالو علو فيقال له اجلس فيجلس ماچونم قچ بل سيلوت قچ لال قد مثلت له الشمس وقد أزنت للغروب لتتلك يتقرب صحاين اسمسلو ياسايوتال فيقول له أرأيتك هذا الذي كان قبلكم ما تقول فيه كننت بفي سلنبرو سويه من تلاله يلوتال وماذا تشهد عليه من استمسكربتاله يلوتال ارسوم يميطيقوتن تزناقتو صحايوان اياييه صلات ليالفينو بلو بمچنق فيقول دعوني حتى اصلي تاوين صلاتين لسجديلال فيقولون انك ستفعل اخبرنا اما نسالك عنه تسجدالله يلك يمنطيقهم ملس ملس يلوتال أرأيتك هذا الرجل الذي كان قبلكم ماذا تقول فيه وماذا تشهد عليه كنان تبفي سلنا برصوية من تلاله من استمسكر بتاله بمالت بدقامي تأيكو تال قال فيقول محمد أشهد أنه رسول الله وأنه جاء بالحق من عند الله ما چوم سملس الله چو محمد يا الله ملكتنيا لمهونو مسكرالو ارسوم بحق كا الله تلكو يمطانو بمالت يملس الله چو اللالو يهننن بالغيزي بزيه قاله لاي نورح نبر بزيه قاله لاي موتحال وعلى ذلك تبعث ان شاء الله يا الله فقد كهونه بزيه قاله لاينو كقبر وسط يوم القيامه كان يمتنساو قالوت بوحالا ثم يفتح له باب من ابواب الجنه فيقال له هذا مقعدك منها وما عد الله لك فيها كزيام كجنه بر وسط عنده يكفتلتنا يهي جنه بوتاهنا الله بوسطوام يازغا جلي يهني مسلا ليلوتنا ياسا يوتال فيزداد غبطة وسرورا افويتاونا دستاو يجأمر اللتالالو ثم يفتح له باب من أبواب النار كزيان بوهالا دقمو كجهنم بروش وسط عندو يكفت اللتنا فيقال له هذا مقعدك وما أعد الله لك فيها لو أصيد ما أسيا سرته بهن نورو جهنم مستبوته يهني مثل نبري لتال فيزداد غبطة وسرورا فويتاو نادستاو بتعمي يجأمريه دال ثم يفسح له في قبره 70 ذراعا كزيام قبر سباكا دياهل ياسف لتال بلو رسول صلى الله عليه وسلم نقرونا المالتنا እንግዲህ ከዚህ ሐዲስ የምንረዳው አንድ ሰው ቀብር ውስጥ ሆኖ በዱንያ ላይ አላህ ፈርድ ያደረገበትን ኢባዳዎች በሚገባ አከናውኖ ከተወጣቸው ቀብር ውስጥ ሊቀጡ ሲመጡ እነዚህ ኢባዳዎችና صالح ስራዎች ከበውት በኔ በኩል መግቢያ የለም በኔ በኩል መግቢያ የለም በማለት ተከላክለው ከቀብር ቀጣት ያድኑታል ማለት ነው። አሁን ደግሞ የተቀሩትን صالح ስራዎች በአጭሩ እንመልከት። ብሩ ለዋሊዴን ወላጆችን ማክበርና መጦር። አንድ ሰው በአላህ አምኖ እርሱን ከመገዛት ቀጥሎ ያዘዘው ለወላጆቹ መተናነስና በጎ መስራት ነው። وقضى ربك الا تعبدوا الا اياه ጌታ እንዲህ ሲል አዟል ارسون انجي ليلان اتقزو وبالوالدين احسانا كسو مقزات بوهالا قد تايمتاو من دنو وبالوالدين احسانا بولاجو چم ملكام سران سرو إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف بأنت زندهنو عندا جوويم هلتا جوم إرجنان بدرسو أفت بلا جو أتامنا جكا جو ولا تنهرهما أتقلامتا جو وقل لهما قولا كريما ለነርሱም መልካም ቃልን ተናገራቸው ብሎናል ማለት ነው ሱብሃነሁ ወተዓላ በሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አላ ኡኽቢሩኩም ቢአክበሪ ከባኢር በጣም ታላላቅ በሆኑት ማዕሲያዎች ልንገራችሁ ወይ ብለው ሰሃባዎቻቸውን ጠየቁ ሰሃባዎቹም ሲመልሱ ቁልና በላ ያ ረሱላህ አው ያ ረሱላህ ብለው መለሱ رسول صلى الله عليه وسلم سيملسو الإشراك بالله وعقوق الوالدين الله لاي ما قاراتنا لا الله شريك ما درقنا أباتنا إناتن ما سكفات ولا جوچن ما سكفات على ما كبر يمي قبات شون كبر على مستط مالتنو كتابعين عندو يهونوت زين العابدين يمي بالوت እናታቸውን በመንከባከብና በማክበር በአገሪቱ ውስጥ ታውቀው ነበር ግን ሰዎች አንድ ነገር ጠየቋቸው እናተህን እንደዚህ ያከበርክ እንዴት አብርሃታት በላም ሲሉ اخاف ان تسير يدي الى ما قد سبقت انها اليه እርሳቸውም ሲመልሱ ምናሉ ገበታው ላይ ባለው ምግብ ላይ አይኗ አርፎ ያ ምግብ ላይ እጄ ቢዘረጋ እሷን ያላ ከበርኩ ወይንም የበደልኳት ይመስለኛል በማለት አብሪያታል በለማሉ የሚቀጥለው ሷሊህ ስራ ደግሞ ከአዛብል ቀብር ያድነናል የተባነው ቅራአት ሱረቱል ሙልክ ሱረቱል ሙልክ تبارك الذي بيده الملك وهو على كل شيء قدير ይህን ሱራ የቀራሰው እስከ መጨረሻ ድረስ በየሌሊቱ ከመኝታው በፊት የቀራሰው ኢንሻአላህ ቀብር ውስጥ ካለው ቅጣት ያድነዋል ማለት ነው አንድ ሰሃባ በረሱል ሰለላሁ ዐለይሂ ወሰለም ጊዜ መንገድ ላይ የሄደ ሳለ ድንኳኑን ሳያውቅ ቀብር ላይ ተከለ ከዛ ማታ ተኝቶ ሳለ ከዛ ከቀብር ውስጥ ሱረቱል ሙልክ ሲቀራ ሰማ ከዛም ይሄን ነገር ተገርሞ ወደ ረሱል ሰለላሁ ዐለይሂ ወሰለም ሄዶ ሲነግራቸው አው አሉት ሂየል ማኒአ ሂየል ሙንጂያ ቱንጂ ሚን አዛብል ቀብር እሷ ተከላካይ ነች ከአዛብል ቀብር ተከላካይ ነች ከአዛብል ቀብር ታድናለች አሉ። የሚቀጥለው ከአዛብል ቀብር የሚያድነን ሷሊህ ስራ ደግሞ ውዱእ ነው። ውዱእ ማድረግ ስንል እንግዲህ ትክክለኛና ስህተት የሌለበት መሆን አለበት። አንዳንድ ሰዎች ውዱእ ሲያደርጉ ውሃ መንካት የነበረባቸው የሰውነት ክፍሎቻቸው ውሃ ሳይነካቸው ተነስተው ይሰግዳሉ። አንድ ቀን ሰይድና ሐሰንና ሁሴን ረዲየላሁ አንሁማ ልጆች ሆነው አንድ ቀን አንድ በእድሜው ገፋ ያለ ሽማግሌ ሰው ውዱእ ሲያደርጋዩትና ውዱእ ተክላ ለመሆኑን አውቀው በአይናቸው ተያይተው ወደዚህ ሰው ዞር ብለው እኔና ወንድሜ በሆነ ነገር ላይ ተከራክረናል የኔ ውዱእ ካንተ ውዱእ ተክለኛ ነው እያለ የተከራከረኝ ነው እስቲ ሁለታችንም ውዱእ ስናደርግ እዩንና ይፍረዱን በማለት ሁለቱም ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሯቸው ውዱእን አድርገው ለሰውየው ሲያሳዩት ሰውየው አፍረው ይልቅ ውዱእ ማድረግ መማር ያለበት እኔ ነኝ እናንተ አይደላችሁም በማለት ውዱእን አስተካከለ ማለት ነው የሚቀጥለው ደግሞ ሰላት ነው። ሰላት የራሱ መስፈርቶች አሉት። የሰውነትና የቦታ ጣሃራ ንያው ታውቆ ቂብላው ትክክለኛ ከሆነ በኋላ እንደሚወደደው ሁሉ ሰላቱ በመጀመሪያ ወቅት ላይና በጀማዓ መስጂድ ውስጥ ከሆነ በመጨረሻም ሰላቱ ውስጥ ኹሹ ወይም ሌላ ነገር ሳይስብ በሚገባ አተኩሮ ከሰገደ ይህ ሰላት እንግዲህ ከቀብር ቅጣት ይጠብቀዋል ማለት ነው። እነዚህ ነገሮች ካልተሟሉ እንግዲህ በሐዲሱ ላይ እንደተባለው ያ ሰላት ሰጋጁ ላይ ፊቱ ላይ ይወረወርና በዛ ሰላት ፊቱ ይመታል ተብሏል። ዚክሩላህ አላህን ዘውትር ማስታወስ። አላህ በቁርአኑ ላይ ፈዝኩሩኒ አዝኩርኩም አስታውሶኝ አስታውሷችኋለሁ ብሏል። እዚህ ዚክር ላይና እስትግፋር ላይ አንድ ደስ የሚል ቅሳ ልንገራችሁ። ኢማም አህመድ ኢብኑ ሐንበል አንድ ቀን መንገስ ሲሄዱ የደረሱበት መንደር ማደሪያ እንኳን ለማግኘት ስላልቻሉ እዚያው የሰገዱበት መስጂድ ውስጥ ለማደር የመስጂዱን ጠባቂ ጠየቁት ማለት ነው። እርሱም ማን እንደሆኑ ስላላወቃቸው እዚህ ማደር አትችልም አላቸው። እንግዲህ መስጂድ ውስጥ ማደር ካልፈቀድክልኝ የመስጂዱ በር ላይ አድራለሁ ውጪ ብለውት፣ የመስጂዱ በር ላይ ሊያድሩ አንጥፈው ጋደም ሲሉ የመስጂዱ ጠባቂ አያቸውና እዚህም ማደር አትችልም ብሎ ሲጎትታቸው፣ በመስጂዱ ፊት ለፊት የዳቦ መጋገሪያ ባለቤት የሆነው ይህንን ያይና ኖ እኔ ጋ ያድራሉ እራቶትንም እኔ ጋ ይበላሉ ብሎ ይዟቸው ዳቦ የሚጋግርበት ቦታ አስገባቸው። ከዚያም ሊጡንም እያቦካ ዳቦውን እየጋገረ እስትግፋርና ዝክር ያበዛል። ኢማም አህመድ ኢብኑ ሐንበል ይህን ዝክር ከመቼ ጀምሮ ነው ስታረግ የነበረው ሲሉት፣ ከብዙ ጊዜ ጀምሮ ነው ማደርገው አሉት። ሀል ወጀተ ተመራት ልእስትግፋር የዚህን የእስትግፋር አዝመራውን አይተሃል ወይ ጥቅሙን አይተሃል ወይ ብለው ሲጠይቁት፣ ማ ደዓውቱ ዳዕወተን ኢላ አጃበሃ አላሁ ሊ ማንንም ነገር ምንም ነገር አላህን ጠይቄ ሳይመልስልኝ አይቀርም ሁሉንም ነገር ይቀበለኛል። ኢላ ዳዕወተን ዋሂዳ ለም ቱስተጀብ ሐታ ልአን አንድ ዱዓ በስተቀር አላህ ሁሉንም ተቀብሎኛል አሉ። ኢማም አሕመድም ወማ ሂያ ሃዚህ ዳዕዋ ምንድነችቺ ዱዓ አላህ ያልተቀበለህ ብለው ሲሉት፣ አንአራ ኢማም አሕመድ እብን ሐንበል ኢማም አሕመድ እብን ሐንበል ተብሎ ሲወራ ዝናቸውን እሰማለሁ። ያ አላህ አገናኘኝ ብዬ ሁልጊዜ ስጠይቅ ምንም ልመናዬ አልተመለሰልኝም ብሎ ነገራቸው። ኢማም አሕመድም ሃ አነ አሕመድ እብን ሐንበል አተይቱ እጀሩ ኢሌክ ጀራ አሉት። እኔ ኢማም አሕመድ ነኝ፣ እኔ የምታየኝ ፊት ለፊትህ ያለሁት ኢማም አሕመድ ኢብን ሐንበል ነኝ፣ እየተጎተትኩ ነው ወደ አንተ የመጣሁት አሏቸው ይባላል። ተመልከቱ እንግዲህ እስትግፋር በአዱንያ ላይም አላህ ዱዓያችንን እንዲሰማ በአኽራ ላይም ብዙ ትሩፋቶችን ይሰጠናል ማለት ነው። ሶም ረመዳን የረመዳን ወር ጾም يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون انت يا مناچو هي صوم بنزيا كنانته بفيت بنبروت حزبوش لاي اند تصافه بنانتم لاي تصفوال تدنگغوال يهم الله لتفرو زند نو على سبحانه وتعالى صوم انغدي እህል ውሃ አይደለም። የረመዳን ወር ላይ አንድ ሰው ከስነ ምግባሩ ከትግስቱ ከስለቱ ረሂም የዝምድና ጥያቃ ማለት ነው ከሰደቃው ብዙ ነገሮችን ሰርቶ ተምሮ ወደ አላህ ቀርቦ ከረመዳን ወር በኋላ ደግሞ ሳይቀየር በዚያው ከቀጠለ ጾሙ ከአዛብል ቀብር ታድነዋለች ማለት ነው። የሚቀጥለው ሷሊህ የሆነ ስራ ደግሞ ከአዛብል ቀብር የሚያድነን ሱርአቱ ልገስል ምን ልጀናባ ከጀናባ በቶሎ መታጠብ። ሰዎች ጀናባ ከሆኑ በኋላ ይህን ጀናባ ራሳቸው ላይ ማቆየት የለባቸውም። በጣም የተጠላ ነው በሸርዑ። ጀናባን በቶሎ ማውረድ ወይም በቶሎ መታጠብ የቀብርን ቅጣት ይከላከላል። አልሐጅ ወልኡምራ ሐጅና ኡምራ፣ ይህም ሐጅና ኡምራ እንግዲህ የሚያደርግበት ገንዘብ ሐላል መሆኑ በጣም አስፈላጊ ነው። ስለቱ ረሂም ከዘመድ ጋር ያለ ዝምድናን አለመቁረጥ ማዳረስ፣ ከሁሉም ጋር ሰላም መኖር ማለት ነው። አልአምሩ ቢልማዕሩፍ ወናህይ አኒል ሙንከር በበጎ ስራዎች ሰዎችን ማዘዝ፣ ከክፉና አስጠያፊ ስራዎች ሰዎችን መከልከል። ይህም እንግዲህ ዘይቤ አለው። ሰውን ማስደንቀጥ አይደለም፣ እንደዚሁ ሰውን በአደባባይ መምከር አይደለም፣ ሰውን ሲመከር እንግዲህ ለአላህ ተብሎ መሆን አለበት። ሁስኑል ኹሉቅ መልካም ስነ ምግባርና ጸባይ። እንግዲህ መልካም ስነ ምግባርና ጸባይ ከረሱል ሰለላሁ ዐለይሂ ወሰለም አንዱ ነው። አላህ በቁርአኑ ላይ ወኢነከ ለዓላ ኹሉቅን ዐዚም፣ ረሱል ሰለላሁ ዐለይሂ ወሰለምን አንተ እንግዲህ በርግጥም ስነ ምግባር ከፍ ያለና ወደር የለውም ብሏል። ሰዎችም ከበደሉን ስነ ምግባራችን በጣም ጥሩ የሆነና ነገሩን የሚያባብስ መሆን የለበትም። ስለዚህ እንግዲህ ስነ ምግባራችን ጥሩ ከሆነ ከቀብር ቅጣት ያድነናል ማለት ነው። የሚቀጥለው ደግሞ አልኸውፉ ሚነላሂ ተዓላ፣ አላህን መፍራት። እንደዚሁ ደግሞ አልአፍራጥ፣ አፍራጥ ማለት በሕፃንነታቸው የሞቱ ልጆች ማለት ነው። እነዚህ ልጆች ሲሞቱ አባትና እናት ሰብር አድርገው ለአላህ ከሰጡ እንሻአላህ ከቀብር ውስጥ ቅጣት ያድኗቸዋል ማለት ነው። አረጃ ፊላሂ ተዓላ፣ በአላህ ላይ ተስፋ ማድረግ። አልቡካ ምን ኸሽየትላህ፣ አላህን በመፍራት ማልቀስ። እነዚህ ሁሉ እንግዲህ ከቀብር ቅጣት ያድኑናል ማለት ነው። ሁስኑ ዘን ቢላህ፣ ኢንሻአላህ ማዕስያዬን ይምረኝ ይሆናል፣ ስራዬን ኢንሻአላህ ይቀበለኝ ይሆናል ብሎ በጥሩ ወደ አላህ ማሰብ። አሰላቱ አላ ረሱልላህ ሰለላሁ ዐለይሂ ወሰለም፣ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላት ማውረድ። የመጨረሻው ደግሞ አልኢክታሩ ሚን ቀውሊ ላኢላሃ ኢላላህ፣ ላኢላሃ ኢላላህ ማለት ማብዛት። ምንም ስናደርግ፣ መኪናም ስነዳ፣ መንገድ ላይ እየሄድን ሳለን፣ አንድ ነገርም እየሰራን ሳለ ላኢላሃ ኢላላህ፣ ላኢላሃ ኢላላህ ማለት ነው። እንሻአላህ እንግዲህ ከቀብር ቅጣት ያድኑናል የተባሉት ሷሊ የሆኑ ስራዎች በአጭሩ ይህን ይመስላሉ። እንሻአላህ በሚቀጥለው ሳምንት ትናንሹን የየውም ልቅያማ ምልክት እናያለን ማለት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.